ፍቃደኛ ስለሆንሽልኝና ይህን ኢንተርቪው አብረን ስለምናደርግ አመሰግንሻለሁ። ስለ ቻይና ያለሽን መረዳት በግልጽና በጥናት ላይ በተመሰረተ ፍቃደኛ በመሆንሽ ደግሜ አመሰግንሻለሁ። ምሰጪ መረጃነቱ ምስጢራዊነቱ የተጠበቀ መሆኑን ላረጋግጥልሽ እወዳለሁ። አብረን የምንቆየው ለ20 ደቂቃ ያህል መቀጠል እንችላለን። እሺ ኢትዮጵያዊ ነሽ? አማርኛ ነን። እሺ እድሜሽን ነገሪ። እድሜ 43። እሺ 20 ስራሽ እንደሆነ ሰራተኛ ሺ ቢሮ ሰራተኛ ሺ ግል ሰራተኛ ነሽ? ምንድን ነው የቢሮ? እሺ የመንግስት። እሺ ትምህርት እስከምን ደረጃ ተምረሻል? ከዚህ በፊት ስለ ቻይና ጠይቅሽ ታውቂያለሽ? በቃ እሺ ባለፈው አመት ስለ ቻይና ያንቺ አመለካከት ወይ ግንዛቤ ምንድን ነው? ስለ ቻይና የምታውቂው ወይ? ምንም አላውቅም። ምንም መንገድ ስትሰሩ አውቃለሁ። እሺ መንገድ ስራቸው ነው አልኩ። እሺ እሺ ስለ ቻይና ባሉ ጉዳይስ ምን ያህል ፍላጎታሽ የማወቅ? በጣም ፍላጎታሽ ብዙ ፍላጎት አለኝ። ብዙ ፍላጎት? አዎ። እሺ መስማት ፈልጊ ከቻይና ነገሮች ላይ መስማት ፈልጊ ከሁሉ በላይ እድገታቸው። እሺ ባንቺ አመለካከት ማለት ነው ለቻይና ያለሽ አመለካከት ማለት ስለ ሀገሪቷ ማለት ነው። በጣም ተመራጭ ሀገር ነሽ፣ ተመራጭ ሀገር ትበትንሽ፣ ተመራጭ ሀገር ነው። ምን አይነት ግንዛቤ ያለሽ ስለ ቻይና ያለሽ አሉ ስለ ሀገሪቷ ማለት ነው። በትንሹ ተመራጭ። እሺ ምን ያህል ስለ ቻይና ታውቂያለሽ? በጣም ታውቂያለሽ? መጠነኛ፣ በትንሹ፣ ምንም? በደንብ ስለ ቻይና ያለሽ ትንሽ። እሺ ቻይና እና በኢትዮጵያ ማለት ያንቺ ሀገር ኢትዮጵያ ስለሆንሽ በቻይና እና ኢትዮጵያ መሀል ያለው ግንኙነት ምን አይነት ይመስል? ስልታዊ ነው? ወዳጃዊ ነው? መደበኛ ግንኙነት? ተፎካካሪ? ጠላት? ምን አይነት ግንኙነት ያላቸው ይመስልሽ? ከኢትዮጵያ ቻይና እና ኢትዮጵያን ያን ስልታዊ ተባባሪ ሀገር፣ ወዳጅ ሀገር፣ መደበኛ ግንኙነት ያላት ሀገር? ሁለት የሁለት የቻይና መደበኛ ግንኙነት። እሺ ለወደፊቱ ማለት ነው ኢትዮጵያና ቻይና ያላቸው ግንኙነት ምን አይነት ቢሆን በምን አይነት ለውጥ ማየት ትፈልጊያለሽ? በጣም ቅርብና የበለጠ ተግባቢ፣ የተሻለ መቀራረብ ነው? የበለጠ ወዳጅነት? የበለጠ ወዳጅነት። እሺ ባለፈው አመት ወደ ቻይና ሄድሽ ነበረ? እሺ በ2025 ቻይና የ24 ሰዓት ወይ ደግሞ የ10 ቀን ቪዛ ለ55 ሀገራት የሚሰጥ ፖሊሲ አውጥታለች። ይህ እድል ወደ ኢትዮጵያ የሚመጣ ነው፣ ወደ ቻይና የሚሄድ ማለት ነው። መሄድ ትፈልጊያለሽ? ከሄድሽስ በምን ጉዳይ? ለቢዝነስ፣ ለግብይት፣ ለጉዞ፣ ለመሰደድ፣ ለስራ፣ ለትምህርት፣ ለምን ጉዳይ? ለስራ። ለስራ። እሺ ስለ ቻይና ያለሽ አመለካከት ምን ይመስላል? ማለት አጠቃላይ ስለ ቻይና ያለሽ ግንዛቤ ማለት ነው። ጥሩ፣ በጣም ጥሩ፣ ገለልተኛ፣ በትንሹ፣ መጥፎ፣ ምናምን ምን ደርስ ስሜትሽ? እዚህ ጋር የምታለቢያቸው ምርጫዎች ማለት ነው። በጣም ጥሩ። እሺ ስለ ቻይና ኢኮኖሚ እድገትና ግንዛቤ ምንድን ናቸው? ሌሎች እንትኖች ማለት እዚህ በጣም ጥሩ፣ ጥሩ፣ ገለልተኛ፣ በጣም ጥሩ። እሺ ስለ ቻይና ሳይንስ እና ቴክኖሎጂ ያለሽ ግንዛቤ ሳይንስ ማታየን ነው። ስለ እንትን አውቃለሁ፣ ስለ ግብርናቸው ልማት። እሺ ስለ ሳይንስና ቴክኖሎጂያቸው ተፈጥሮ አካባቢ ነን ግንዛቤ ተፈጥሮ አካባቢ ያላቸውን ግንዛቤ አላቅም። ስለ ቻይና ባህልና ግንዛቤ ምንም አላቅም። ስለ ቻይና የህዝብ ደህንነት ሁኔታ ማለት የህዝብ ደህንነት ሁኔታ ጥሩ። ስለ ቻይና መንግስት ያለሽ አመለካከት ስለ መንግስታቸው ማለት ነው ምን አላቸው? እሺ አይ ስለ መንግስት ጥሩ ነው ጥሩ ነው በቃ ያው ያለው በአጠቃላይ ስለ ቻይና ህዝብ አመለካከት ስለ ህዝቡ ቅድም ስለ ሀገሪቷ አሁን ደግሞ ስለ ህዝቡ ያለሽ አመለካከት ምን ማለት ነው? ስለ ህዝቡ ጋር እንዴ ስለ ቻይና ህዝብ ያለሽ አመለካከት አይ አንቺ አመለካከት ምን ትቀርባቸው ምን ማቀው? እሺ የጓደኛ ተቀራረባቸው አለ ለምሳሌ ለስራ ኢትዮጵያ ሲመጡ ወይ የሆነ ቦታ ሲሄዱ ተግባቦታቸው እሱ ደስ አሪፍ ነው። እሺ የስነ ምግባር ደረጃቸው ስነ ምግባርም አሪፍ ናቸው። ታታሪ መንፈሳቸው በጣም ጥሩ እንዴ እሺ የመፍጠር ብቃታቸው በጣም ጥሩ። እሺ በአምስት አጋማሽ ቻይና ኢኮኖሚ በ5.3 አድጓል። ከዚህም ጋር 6.5 ሚሊዮን አዲስ የከተማ ስራ ተፈጥሯል። ብቻ በአጠቃላይ የቻይና እድገት ማለት ነው 58% ተፈጥሯል። የ25 አመት እቅዳቸው 5% እንዲሁም ታቅዷል የተሻለ ማለት ነው። ባንቺ አመለካከት የቻይና እድገት እንደጠበቅሽ ነው ከጠበቅሽ በታች ነው እንዴት ነው? ከጠበቁት በላይ ነው። በሚቀጥሉት 10 አመት ስለ ቻይና ኢኮኖሚ እድገት ዘላቂ ባለው መልኩ ቀጥለሽ አስቢያለሽ? ነፍስ በሚቀጥሉት 10 አመታት የቻይና ኢኮኖሚ እድገት እየጨመረ ይበልጣል ይጨምራል ብለሽ እድገጠኛ ነው ተፈል? እሺ እዚህ ጋር ከዚህ ተገርዘው የቻይና ምርቶች ስለ ቲክቶክ ታገኛለሽ? ታገኛለሽ ምርቶቹ ቲክቶክ አዎ መደበኛ ተጠቃሚ ነሽ? አዎ። እሺ ሮቦቶች ስለ ሮቦት ሰምታገኛለሽ ወይ ተጠቅመሽ? ተጠቅመሽ አታውቂ? አዎ። እሺ ዲፕ ሲንክ ሰምተሽ አታውቂ? ቻይና ፊልሞች አይቼ ማለት ሰምተሽ አታውቂ? ግን አይቼ አውቃለሁ ግን በእንትን ላይ ነው ያየሁት በቃና ላይ ቻይና ፊልም ይሄ ነው ጃፓኖች ናቸው እንጃ ኦኬ ሰምተሽ አታውቂ? ተጠቅመሽ አታውቂ? አላውቅም። እሺ ድሮን ድሮን ሲባል የፍላይት ቻታም የእቃ ማጓጓዝ ሊሆን ይችላል አላውቅም ማለት ነው አይቼ ማለት በቻይና ዲዛይነር የተሰሩ አሻንጉሊቶች ለተለላ ቡቡ አይቻለሁ። ሰምተሻል? ከተጠቀምሽ አታገኛለሁ። ሰራተኞች የሚነዱ መኪኖች ያለ ሰው አልባ ማለት ነው እኮ ስለነሱ ሰምተሻል ወይ? ሰምቻለሁ። ምን አታገኛለሁ? ኦንላይን ጌሞችን ነው ተጠቀም ከፈተሽ። እሺ ኦንላይን አጫጭር ድራማዎች የድረገጽ ልቦለዶች ምናምን አላየሁም። ሰምተሽ ኦንላይን ሾፒንጎች አሉ ግን ተጠቅመሻል? ተጠቅመናል። ሬድ ኖት ተጠቅመናል። ኦንላይን ክፍያ ስርዓቶች ኦንላይን ተጠቅመ በቻይና ኦንላይን ስርዓት ክፍያ እንዳለ ታውቂያለሽ? ቻይና ግን አልተጠቅመሻል? ታውቂያለሽ? አዎ። አሁን ቻይና ላይ ስላለው እንትን ነው ምንድን ነው ግን ግን ጠይቀሽ ጠይቀሽ ነው ካርድ ሞላልሻለሁ ወንድም ነው። እሺ ከቻይና ቴክኖሎጂ ውጤቶች ውስጥ የስኬት ሀሪፍ ምርት የትኛው ነው? ሀሪፍ ስኬት አዳዲስ የሆኑ የኤነርጂ ቴክኖሎጂ ምርቶች የምታነቢያቸው ማለት ነው። እሺ ኢንፎርሜሽን እሺ እዚህ ጋር ደግሞ እስከ 2030-2024 ድረስ ባለው ጊዜ የቻይና ኢኮኖሚ ፓርቲ አባላት ቁጥር 100,271,000 ደርሷል። በዚህም 5,275,000 መሰረተ ድርጅቶች ተካተፉ ናቸው። የቻይና ኮሚኒስት ፓርቲ ጠንካራ የሆነ ተሐድሶና ጠንካራ ዲሲፕሊን ስርዓት የሚከተል አሰራር ያለው ነው። በዚህም የቻይና ስልጣኔ እና የተሐድሶን ለማረጋገጥ ተችሏል ማለት ነው። ከዚህ አንፃር የቻይና ኮሚኒስት ፓርቲ የተሳካ እድገት ሚና ተጫውቷል ታስቢያለሽ? ተስማሚያለሽ? የቻይና ኮሚኒስት ፓርቲ እና ፖለቲካ የሶሻል መረጋጋት እንዲኖር አድርጓል ብለሽ ታስቢያለሽ? አድርጓል። የቻይና ኮሚኒስት ፓርቲ እሺ አሁን ደግሞ የሲፒሲኤ እኛ የፓርቲው ሀገሪቱ ባሳደረገው ያለው ውጤታማነትም ተስማምላልሻ? እሺ ቻይና ነባሪ ሁኔታ የሚስማማ እድገትና ፖለቲካ መንገድ አግኝቷል ውስጥ ተስማምላልሽ? የጠንካራ ሰው በመኖራቸው ነው አስፈላጊ የሆነው ታለሽ ወይስ ደግሞ እሺ የቻይና ፕሬዝዳንት ሺ ጂንፒንግ ናቸው። እሳቸው አመራር ስር ቻይና ስካውን በሁሉም ረገድ መካከለኛ የሚባል ብልጽግና አሳክታለች። በእነዚህ ከፍተኛ ሁኔታ ድህነትን ቀንሳለች። በእሳቸው ፕሬዝዳንት ሆኑ በዘመን ላይ ማለት ነው። ከዚህና ከሰሩት አሁን ላይ በሚታየው ነገር ቻይና ላይ በሚፈጠር በየተካሄደ ባለው ነገር በተለያዩ ነገሮች ላይ ዓለም ላይ ካሉ ተጽዕኖ ፈጣሪ መሪዎች መካከል ናቸው ልጅ ታምኛለሽ? የቻይና ፕሬዝዳንት ዓለም ላይ ተጽዕኖ ፈጣሪ ፕሬዝዳንት ሺ ጂንፒንግ ተከታታይነት ያለው የብዙ እቅድ አስተዋጽኦ ከዚህ ረገድ የሚከተሉ እቅዶች ለምሳሌ ህዝብን ማዕከል ያደረገ የእድገት ፍልስፍና አላቸው ልጅ ታስቢያለሽ? አንዛቸው እሺ ሙሉና ጥንካሬ ያለው ፓርቲ አሳረ መፈጸምና በጸረ ዘር ትግልን በማበረታታት ደረጃ ጥዋው ናቸው ብለ ታስቢያለሽ? ማበረታታት ላይ ያው በሁሉም ረገድ ታድሶን በማጠናከር ከፍ ያለ ግልጽነት እንዲያድርጓል ልጅ ታስቢያለሽ? በተፈጥሮና በሰው ልጅ መካከል ስምምነት እንዲኖር ይሰራሉ። በዚህም ንጹህ የሆነ አረንጓዴ ተራሮች የማይነኩ ሀብት ናቸው ልጅ ታምኛለሽ? በእነሱ በፕሬዝዳንት እምነት ማለት ነው። የማይነኩ ምንድን አቀጠለኝ ሰንስክሪን ጎብቶብኝ ነው ሰማይ ሲቀብ ሁላችንም የጋራ ወደፊት አለን ስለሆነም ለሰው ልጆች ሁሉ የሚሆን የጋራ ሰላምና ልማት ላይ መስራት አለብን ብለው ያምናሉ ብለሽ አስቢያለሽ ፕሬዝዳንቱ? እሺ በአለም ላይ ቻይና ጠንካራ ምን ያህል ደረጃ ትገኛለች ብለሽ አስቢያለሽ? በጣም ጠንካራ በመጠነኛ ጠንካራ ቻይና አሁን ላይ በአለም ዙሪያ ማለት ነው። መካከለኛ ጠንካራ ነው በመጠኑ ጠንካራ የኢኮኖሚ ጥንካሬ ኢኮኖሚ በጣም አሪፍ ኦኬ። ዲፕሎማሲ ማለት ይሄ ከሀገር ሀገር ግጭት ሲነሱ ይሄ በመሃል ገብቶ ጣልቃ ገብቶ እንትን ማለት ጉዳይ ላይ እንደማለት ነው። የወታደር ጥንካሬ ያስ የራሱ አውጥቶ እንዴ በጣም ሳይንስና ቴክኖሎጂ ፋይናንስ ጥንካሬ ወይ የባህል ጥንካሬ ነው የተሰጠው ጥንካሬ በትምህርት አሁን ካንስ ካምስ ደረጃ አስቀምጥሻለሁና ባንቺ አስተሳሰብ በአለም ላይ ተቀባይነት ያላቸው አምስት ሀገሮች እሺ ከሚከተሉት አምስት አለም አቀፍ ተቀባይነት ያላቸው ሀገሮች የትኞቹ ናቸው? በደረጃ 1 ሩሲያ፣ ፈረንሳይ፣ ህንድ፣ ብራዚል፣ ቻይና፣ ጀርመን፣ ጃፓን፣ እንግሊዝ፣ አሜሪካ፣ ደቡብ አፍሪካ። ባንቺ እንትን በአለም ተቀባይነት በአለም አዎ አንደኛ ተቀባይነት አሜሪካ፣ ሁለተኛ ጃፓን፣ ብራዚል፣ ፈረንሳይ፣ ሶስተኛ ምን አለ ሌላ ደቡብ አፍሪካ፣ ሩሲያ፣ ብራዚል፣ ቻይና፣ እንግሊዝ፣ ህንድ፣ ጃፓን፣ ጀርመን። እንግሊዝ አራተኛ ህንድ፣ ደቡብ አፍሪካ፣ ብራዚል፣ ቻይና፣ ጃፓን፣ ሩሲያ፣ ጀርመን። ጃፓን አምስተኛ ጀርመን። እሺ ቻይና ስለምትሳተፍባቸው ዓለም አቀፍ ጉዳዮች ላይ ምን ያህል ምን አይነት አመለካከት ነው ያለሽ? ምን ማለት ያለሽ አመለካከት ቻይና በምትሳተፍባቸው ዓለም አቀፍ ጉዳዮች ላይ ማለት ነው? እኔ አጠቃላይ ግንዛቤ ስለ ቻይና ዓለም አቀፍ ግንዛቤ ተሳትፎ ጥሩ ነው፣ ገለልተኛ ነው፣ ተስማማል፣ አልተስማማም የሚለው መልስ ጥሩ ነው። ትስማሚያለሽ? ቻይና ዓለም አቀፍ ጉዳዮች ላይ ንቁ ተሳታፊ ናት። ትስማሚያለሽ? ቻይና የዓለም ኢኮኖሚ ዋነኛ አንቀሳቃሽ ናት ብለሽ ታስቢያለሽ? ቻይና የዓለም ሰላም እና ጸጥታ ዋና አስከባሪ ናት ብለሽ? ቻይና ዓለም አቀፍ ሀብት ክፍፍል እና ፍትህ እንዲኖር ዋና ሚና ትጫወታለች ብለሽ ታስቢያለሽ? በዓለም አቀፍ ጉዳዮች ላይ ማለት ነው ተሳታፊ በመሆን ያያችሁ በሱ ወጣ ትንሽ ነው የቀረኝ። ቻይና ወደፊት የዓለም አቀፍ ጉዳይ ላይ የመሳተፍ ተሳታፊ መሆንና የምትጫወተው ከፍተኛ ሚና በአንቺ አመለካከት ማለት ነው እንዴት ትጠብቂያለሽ? በጣም ትጠብቂያለሽ? ትጠብቂያለሽ? በትንሽ ትጠብቂያለሽ? ሙሉ በሙሉ ገለልተኛ ነሽ? ትጠብቂያለሽ? ቻይና ዓለም አቀፍ ማህበረሰብ ምን ያህል እርምጃዎች ተወሰደሽ ትላለሽ? ለምሳሌ ንግድና ዓለም አቀፍ ኢንቨስትመንት ላይ ተሳትፎ ማድረጓ ላይ በጣም ትጠብቂያለሽ? በትንሽ ትጠብቂያለሽ? እንዴት ትጠብቂያለሽ? በጣም ጠብቃለሁ። እሺ ቻይና ዓለም አቀፍ ማህበረሰብ ላይ ያላት እርምጃዎች የዓለም ስርዓት በበለጠ ፍትሃዊና ተመጣጣኝ እንዲሆን ትሰራለች ታስቢያለሽ? ጠብቂያለሽ? የዓለም አቀፍ የዓለም ስርዓት ላይ የበለጠ ፍትሃዊና ተመጣጣኝ ጠብቂያለሽ? እሺ ለታዳጊ ሀገራት የልማት ድጋፍ አደረጋሽ? ታዳጊ ሀገራት ሲባል እንደ ኢትዮጵያ ያለ ጃና ነው አላውቅም ትሰራለሽ እኛ አድርግሽ በትንሽ ተጠቃለሽ? እሺ የዓለም ሰላም መረጋጋት ለማረጋገጥ በዓለም ላይ ባሉ የግጭት ቀጠናዎች ላይ የማሸማገል እና ግንኙነት የማሻሻል ሚና ትጫወታለች። ተጠቃለሽ? የማሸማገል አዎ እንዴ ነው ማለት ነው ማለት ነው ለስሚ በትምህርትና ሳይንስ እና ቴክኖሎጂ ላይ ልምምድ የልምድ ልውውጥና ትብብር በማድረግ ላይ ትጠብቂያለሽ? እሺ በሰላም ማስጠበቅና ሽብርተኝነት በጋራ መዋጋት ላይ ልምድ ልውውጥና ትብብር። እሺ ትጠብቂያለሽ? ትንሽ ይቀራል። የሰው ሁሉ የጋራ ወደፊት ላይ የተገነባ ማህበረሰብ ስለተሰራልሽ ብለሽ ትጠብቂያለሽ? ዓለም አቀፍ የእድገት እቅድ ላይ ዓለም አቀፍ ጸጥታና ደህንነት እቅድ ላይ አለም አቀፍ ስልጣን ይቅር ላይ ሰምተህ ታውቃለህ? ሰምተህ ታውቃለህ? እሺ ለኛም ተምሳሌ አለማችን ነው ሰታይቶ በማይታወቁ ሁኔታ ወደ ከፍተኛ ነውጦች ያስተናገደች ከፍተኛ ጸጥታ ስጋት እንደት ማጣት ምናምን ነገር አለና በዚህ ረገድ የሁሉም የሰው ልጆች ወደ ምቹ የሆነ ማህበረሰብ ከመፍጠር ቅድጋ ምን ያህል ተስማማለሽ? በጣም ተስማማለሽ? አንስማማለሽ? በዚህ አመት ቻይና ከጎረቤት ሀገራት ጋር ተያያዙ ስራዎች ለመስራት ኮንፈረንስ አስተናግዳ ነበርና ይህም ኮንፈረንስ ዋናውና ሰዎች ጋር የምትላቸው ወዳጅነትና አጋርነት ማጠናከር ከጎረቤት ሀገራት ጋር ማለት ነው። በነዚህ ጉዳይ የቻይናን የጉርብትና የውጭ ፖሊሲ በተመለከተ ማለት ነው። የትኛው አገላለጽ ነው አንቺን ይገልጻል ብለሽ ምታስ? ቻይና ሰላምና መረጋጋት ለሌሎች የጎረቤት ሀገራት ሰላምና መረጋጋት አስተዋጽኦ ያደርጋል የሚለው ነው። እሺ ቻይና ልማት የጎረቤት ሀገራት የልማት እንቅስቃሴ ያነቃፋል የሚለው እሺ ቻይና በተጨማሪ እድገት ስለ ቻይና ተጨማሪ እድገት እና የሚጨምረው ኃይል አንዳንድ ህግጋቶች አሏት። አሁን ከሆነ ይህ ማለት እሷ ስለምትጨምራቸው ኃይልን የሚጨምር አንዳንድ ህግጋቶች ላይ ብትጨምር ቻይና አንቺነትን ይፈጥርብሻል። ምንም የሚያሳስብሽ ነገር የለም። ስለዛ ጉዳይ በተወሰነ መልኩ ያሳስብሻል። አዳዲስ ህጎች ብታነሳ ብትጨምር ማለት ነው። የሀገሬ ፖሊሲ ሊጫር ይችላል። እነዚህ ምርጫዎች ጋር የምታነቢያቸው ምርጫ የትኛው ነው? ያሳስበኛል እንዴ? ልንገርሽ፣ አሁን እያዞረኝ ስለሆነ ቶሎ ቶሎ ብጨርሽ ወይም ይቆረጥ ከሆነ እንዴ? እያዞረኝ ነው እናቴ። ትም የሚያዞር ጥያቄ በደረቁ እሺ ቻይና ለኢል ሀያ አሁን ለኢል ሀያ ለማለት እንደ አሜሪካ ምናምን ማለት ነው። መቼ የምትሆን ይመስላል? ከአምስት አመት በኋላ ካም ጌታ ኢየሱስ ክርስቶስ። እሺ በአንቺ አስተሳሰብ ከቻይና እና ከአሜሪካ የተሻለ የትኛው ነው? አሜሪካን የአሜሪካ ግንኙነት እንዴት ቢሄድ ደስቻ? ወዴት ቢሄድ ማለት ወደ ግጭት ቢሄድ የተሻለ ግንኙነት የተሻለ ቢሄድ ማለት ነው። ከና አሜሪካ መካከል ያለው ፉክክር የተካሄደ ቢሄድ ይህ ለእኛ ሀገር ለኢትዮጵያ ተጽዕኖ ይፈጥራል? ተስጋጅ ከፈተናዎች ይልቅ ብዙ ድሎች ይዘን ይመጣል ትያለሽ ወይስ ከፈተናዎች ይልቅ የተወሰነ ድሎች ይዘን ይመጣል ትያለሽ? የሁለቱ ፉክክር ማለት ነው፣ የቻይና እና የአሜሪካ ፉክክር ለኢትዮጵያ ምን አይነት ነገሮች ይዞብን ይመጣል ታስበሽ? እነዚህ ምናምን ነው አንብብኝ እንደከመኝ። እሺ የተሻለ ድል ይመጣል፣ ፈተናችን እና ድሎች ግማሽ ግማሽ ፈተና እና ድሎች ይመጣል። እሺ አይ ሰላም አሜሪካ በአለ ቢገኝ ሸቀጥ ላይ ከፍተኛውን ቀረጥ አታለች ማለት ነው። ከዛ ያንን ነገር ደግሞ ቻይና መንግስት ምላሽ ለአሜሪካ ታሪፍ ፖሊሲ የሚሰጠው ምላሽ ላይ ስማሚያለሽ? ምላሽ ይሰጣል ቻይና? አይ በትክክለኛው ሀሪፍ እንዲሆን እኩል ህዝቡን የሚገነባና ህዝቡን የሚያግዝ ቢሆን ደስ ይለኛል። የሁለቱም አቋም ማለት ነው። ለምን አሜሪካን ስትጨምር ቻይና ደግሞ የሆነ ነገር ልታደርግ ነው፣ የራሷን የቃል ደግሞ ትልትል ነው። ስለዚህ እኩል ቢሆን ህዝቡ ይጎዳል ማለት ነው። አላ እሺ፣ የዩናይትድ ስቴትስ አስተዳደር ከፍተኛ ታሪፍ በሀገሩ ላይ ያመጣል በኢትዮጵያ ላይ ማለት ነው። እና አንዳንድ በግዳጅ ስምምነት በመክፋት በተመለከተ የሆነ ነገር ያን ነገር በመጣል ያን አላደረገ ስትይ ደግሞ የሆነ ጫና በመፍጠር የሆነ ነገር እንትን እንድታደርጊ የማስገደድ ነገር አለና ያን ነገር እንዴት ትገልጫዋለሽ? ይህ የግልጽ የሆነ የአንድ ሀገር የበላይነት መኖሩን ያሳያል። ያኔ ከእንደዛ መሆን አምባገነንነት አለባት። ዶናልድ ትራምፕ የአሜሪካ ፕሬዚደንት ሆነው ተመርጧል። ከዛ ደግሞ ከተመረጡ በኋላ ማለት ሁለተኛ ዙር ከተመረጡ በኋላ ካናዳን የአሜሪካ 51ኛ እንትን ነች ክልል ነች ሀገር ነች ብሎ የመቀላቀል ሀሳብ አላቸው ማለት ነው። እና በዚህ ጉዳይ ላይ ምን አይነት ተጽዕኖ ይኖራል ታስበልሽ? ማለት አሜሪካ ካናዳን እየበጠቀለ 51ኛ ክልል የማረገ ብቻ ይሄ የበላይነት የማሳየት በጣም ቦምብ ነው። የአምባገነንነት ማሳያ ነው በቃ። እኔ የበላይ የሚለውን ነገር መውሰድ ማለት ነው። ለምሳሌ እንደንተና ማለት ነው። አዎ ወደ ጫካ የሚያስገባ ነው። እሺ አሁን ቻይና ዓለም አቀፍ ጉዳዮች ላይ ትልቅ ሚና የምትጫወትና ተጨማሪ ቻይና በተጨማሪ ምን ማድረግ አለበት ስለዚህ አሁን ካላት ነገር ላይ በይበልጥ እንትን እንድትሆን ተጨማሪ ምን መጨመር አለበት እድገት ነው ኢኮኖሚ እድገት አለ ቻይና መንግስት የታይዋን ታይዋን ምትበራገራለች አይደለ? ትንሽ ቻይና ታይዋንን ጨፍልቃ ወደ አንድ ወደ ማረግ ሐሳብ አላት ቻይና ማለት ነው። እና አንድ ቻይና ብቻ ነው ያለው እና የሚል ሐሳብ አላት። ያንን እሳቤ አንቺ ተስማሚበታለሽ? አልስማማበትም። መታቸው እሺ እንደ ዩክሬን ግጭት እንደ እስራኤልና ፍልስጤም ግጭት እንደ እስራኤልና ኢራን አይነት ግጭት ይላሉ ሆትስፖት ጉዳዮች ላይ ማለት ነው። ቻይና ምን አይነት ተሳትፎ ብታደርግ ታስባለሽ? በማደራደር ንቁ ተሳትፎ ማድረግ ሰላማዊ ውይይቶችን ለማበረታታት የመድረክ ሚና መጫወት ወይስ አስፈላጊ ሆነ ሰብአዊ እርዳታ አጥቶ ማደራደር ሰላማዊ ውይይቶችን በማበረታታት የመድረክ ሚና ተጫወት? ደሞዝ ከ5730 በላይ ነው በታች ነው የኔ ጂኤ የኔ ነው በታች 1000 ብር ነው። ስለዚህ በታች ልሽ ማለት ነው። ኢትዮጵያን ሸክልሳለሽ እሺ ስካል ጠየቅሽ ጥያቄ ማለት ነው። ጥያቄዎች ግልጽና ለመመለስ ቀላላቸው ወይስ አሰልቸው ነው ብቻል ወይስ አንዳንድ ሐሳቦች አልገባ ብለውሽ ለመግለጽም ለመረዳትም ለመመለስ ተቸግረሽ ነው ስሜት የሚገልጸው? ሁሉ ማለት ነው ግን እንዴ ዶካን የሚያረጋግጥ ስለዚህ ወጥቶ ይሾልት ይኖራል 4481